نستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، فإذا كانت المرأة عجوزي مثل أزالين النور نقولي تيتوت مستثرا دا اللباتشو كمستثراتشوم قادمو ياللبتن عادت يلمدو تنقر تتوي الله سبحانه وتعالى انتزاز مكتل دا اللباتشو سانا قاقرين بس كهون درس مالتنا سويتش داري نبرو بس عادت يلمدو تنقر على تليم سيتوشم يهم وندوشم قابل لفون ده تنقر نوال قال باباسم كان نقر كهوني تويش عندنا هون بلن مالك يا نجار طرنو كمالك في سنة سام مالنا ويم دمو سنك كشري وانت صار يلون يهونا بدف النك وشاشة سنيو مالنا كشري ويجي تانصار وتفون نسون سنيو ما كثلا تشين يلون عرجا يجين نونغري نجاراتو تشين قوم بلا تيا سبعة تيا سنة سنة تشين دونانو إن شاء الله تعالى تسفى منا رجوع إن نقولي قالاتن ترقون بشي يوصلاتو هنديهور مالتين. إذا كانت المرأة العجوزة كهونج، فإذا كانت كهونج المرأة العجوز، عجوز هونج سيد، عجوز مالت شو ما قل لي مالت عروجتي هونج سيد، كهونج ممنوعة يتكلكلج كهونج عروجتهم قاي هونج سيد مالتنا، عروجتهم متقبل سيد مالتنا بقى نكاح ما درك كذي وهلا تصفي للات ويمدمو يوند في اللاوطة. يدك ما يموت متبال سيد عروجيت متبال تجلى لي كهونج ممنوعة يتكلكلج من التبرجي كما جلالت تتكلكلج إيش سيد كما جلالت تكلكلج بزينة بجيت أجيت وشوا بجيت أجيت وشوا الصام الجلالت إن الله سبحانه وتعالى تكلكلت بجيت أجيت وشوا الصام قان بقى سويتنا فتنه لأن الصام قان ما جلالت أن الله سبحانه وتعالى تكلكلم على ثنو فكيف عندي التاريا تكون الشابة والتأتي تو عندي تهون اللج مالك والتأتي هون الشا شابة والتأتي عندي تهون اللج تاريا عندي تهون اللي سوا قدام على ثنو مني هون التي هي محل الفتنة الصايا التي يفتنا بوتها وانا هنا على ثنو محل الفتنة يفتنا من دنج وانا لج رسول صلى الله عليه وسلم عنده كسوا وتي عنده كبر فتنة إلا من الله بك. ما تركت لأمتي بعدي كان يبوها لأمتي تتشاهدكم للرجال لسيت لوندوش فتنة فتنة من النساء كوندوش كسيتوش يبلغ لوندوش فتنة تتشاهدكم محل الفتنة ناجو عندهم مجرش لوندوش كبار فتنة ناجو من سيتوش مثلا يدموت أخوش مالتهم انديت هنا اللي فكادا يستاس قد انديت هنا يجيت من هنا انتو أصل هنا يالله مالتهم مكا يجيت هنا أصل عندهم يشر هلو من نشا بزي أمه أسئلة شيخ الإسلام تيمية واندوش الناس يتوش قال الله علاقة بلاش أمه لي لما بلاشت أمه لي سووش لما بلاشت عجو من نشا كمه قهول نقراته كله تلك نيلال واند الناس يتقال الله علاقة واندوش بسيتوش مفتنا عجو رسول الله صلى الله عليه وسلم الإنسان أقرأ الله سبحانه وتعالى بزي رئيس لي سووش بك دكا من دهون وخولك الإنسان ضعيفا نبال يسولج بزي رئيس لي دكا منه ولو عالم بهون ولو يمتقرش هذا لب بين بهون يلب بالتبيت يمتقرش أستنتين بلا متصل وصول يمتقرش جقنا بهون معركة لي طورنا في هدا لي مالذن من نصف الرتب اندي تاريا اهين اندي تهيقوا من نصف اندي تهيقباتهم فكيف بالمعرف فكيف تكون الشابة التي هي محل الفتنة يقول الله عز وجل الله إلى الأملاكاتين الله سبحانه وتعالى من إلى والقواعد من النساء إلى الله والقواعد من النساء كسيتوش تكمات يهونو تعالى الله قواعد مالك الميكمتو يهونو تكمات مالك بكا تنزيبوها لا للا سراء انك سكاتي اما يدربو ويمدمو بيتاتش الميكمتو مالك بالتيتوش ناكتو والقواعد من النساء النزا مالك انما نندهونو ليفسرونو كسيتوش تعالنا اللاتي النزا اللاتي النزا لا يرجون نكاحا يما يكجلو يهونو مالك نو مالت ይሄ ላይጥማዕነ ማለት ነው ጠማዕኒና ማለት ፍላጎት ጠማዕ የሌላቸው ጠማዕ የሚባለው ነገር ይሄ رجعك ከጃሉትና ተስፋ የሌላቸው ማለት ነው لا يرجون نكاح نكاح የሚባለው ነገር የማይከጅሉ ንካህ የሚለው ቃል የተለያየ ማለት ንካህ ቀጥታ ጋብቻ ማለት ሊሆን ይችላል ንካህ ደግሞ ቀጥታ ምን ሊሆን ይችላል ጅማዕ ሊሆን ይችላል ይሄ ከጃሉት የሌላቸው ማለት ከዚህ ተስፋ የቆረጡ ማለት ነው ማለት ፍላጎታቸው የሞተ ማለት ነው ይሄ ሌላቸው የሆኑ ሴቶች አለ አላህ Subhanahu Wa Ta'ala فليس عليهن جناح عليه በነሱ ላይ ችግር የለው ማለት ሹፍ ይሄ ቀጥታ እነሱ ላይ ችግር የለው ማለት አላህ ምንም ችግር የለው ይሄ ለነሱ ምንድነው تخفيف ነው ለነሱ ማቃለል ነው ለነሱ ማቃለል ነው አላህ Subhanahu Wa Ta'ala فليس عليهن جناح ወንጀል የለባቸውም اسم የለባቸውም አይደعن ثيابهن ቢያስቀምጡ ልብሳቸውን አላህ ቢያወልቁ ልብሳቸውን አለ ይሄ እንግዲህ አውራታቸውን በለቅላላ አውልቆ ራቁታቸውን ቢሆኑ አይደለም ሲያበሁን አዛሂረ ማለት ነው ከላይ የሚለበሰውን ልብስ ቢያወልቁ ማለት ነው ከላያቸው ላይ ልክ ሌሎች ሴቶች ጣሉት እንደተባሉት አውርዱት ልቀቁት እንደተባሉት ያንን ቢተውት ችግር የለውም አላህ Subhanahu Wa Ta'ala ይሄ ከላይ የሚለበሰው ልብስ ለምሳሌ ጅልባብ ሊሆን ይችላል ወይም ደግሞ ኒቃብ ሊሆን ይችላል ወይም ደግሞ ፊታቸውን የሚሸፍኑበት ሌላ ሻርፕ ሊኖር ይችላል ከላይ የሚጠሉት ማለት ነው ይሄንን አላህ Subhanahu Wa Ta'ala ቢያስቀምጡ ችግር የለባቸውም ከዚህ መፈም ምን አለው ከነሱ ውጭ ያሉት ቢያስቀምጡት ቢጠሉት ምን አለበት ማለት ነው ችግር አለው ማለት ነው አዎ ይሄ ቀጥታ እኮ ነው ይሄ መፈም ነው መንጡቁ ቀጥታ ያለው ነው መንጡቁ ማለት ለነሱ ይሄ ተፈቀደ ነው ፈላጁና አለይሂም ብላል አላህ ለነሱ ላይ አለይሂም ነው ለነሱ ላይ ችግር የለም ወንጀል የለም ሲል አሃ ነገሩ ለካ ወንጀል አለው ማለት ነው ለሌሎቹ ወንጀል አለው ማለት ነው በግልጽ ሌሎች ቁርአን አንቀጾች እኮ ሰሪህ የሆኑ ሰሂህ የሆኑ አሉ ግን ይሄ ግን ይሄ መፍሁሙ ይሄንን ያስረዳናል ምን ገረዘው ነገር አለ ከውስጡ ማለት ነው غير متبرجات ሚገርሞ ደግሞ አሁንም غير متبرجات አለ እቺን ደግሞ አላህ ስህትራዝ ይባላል ይሄ ልብሳቸውን ይልቀቁ ማለት ይጣሉ ሲባል ሰዎች እንደምናምናቸው ራቁታቸው እንዲሆኑ ይፈልግ ይሆናል ሰው ይሄንም እንዳይመስላቸው غير متبرجات እንዳይገር ያልተገላለጡ ሆኖ አላህ إنا لله وإنا إليه راجعون نوم يبالوش تذكرات ترجع على كل حال قال من على غير متبرجات لا غير التجللت هو ولا انتبه غير متبرجات لم ليلا موتا ولا ولا تبرجنا بلال تبرج الجاهليه الاولى تبرج بتقلو تبرج براسه مجلالت الجاهليه تكبر መገላለጥ በራሱ ብለና የማህይባን የኋላ ቀሩሽ ተግባር እንደሆነ አላህ በግልጽ ተጠቁመና ሳይገላለጡ አለ ቢዚነቲን በጌጣጌጥ ግን ሳይገላለጡ አለ አያችሁ ጌጣጌጦቻቸውን ግን ሳይገልጡ አለ ማለት ሊታይ የሚችል ምናልባት ምንም ፍላጎት እንኳን እነሱ ባይኖራቸው ወንድ እነሱን አይቶ ሊዳከም ይችላል ወይም ደግሞ የሆነ ሊሳሳት ይችላል ይሄን ግን እንዳይገልጡ አለ አላህ ለነሱ እንኳን ማለት ነው እዩ አሁን እኛ የፈለግናት ብቻ አላህ ለነዚህ አጁዝ የሆነችው ሴት ለዚህ ላሮጊት ሴት እንኳን ልብሷን እንኳን ብታስቀምጥ ችግር የለውም ሲል ግን ምን አለ ጌጣጌጧን ግን ግልጽ እንዳታረጋለ ገብታችኋል አረ እቺ መሐለ ሻሂዳችን ነች በኋላ ስለይመጡበት ማለት ነው አሁን ወጣቶቹ ደግሞ እንዴት ነው እሷን እንኳን ይሄንን አላህ Subhanahu Wa Ta'ala ሲያግራራላት ልብሷን እንኳን ማስቀመጥ ግን ዲኗን እንዳትገልጣለ ጌጥ የሆነን ነገር ግን መታየት የለበትም ማለት በፍጹም ይሄንን ልብ በሉ ቢዚነቲን وان يستعففنا على الله سبحانه وتعالى ميغرمو دم وان يستعففنا كن طبق بيهونوا على الله استعفاف معنات عفيفانت معنات طبقنت نو كن طبقوش بيهونوا طبقنت بزو ترغوم الله طبقنت معنات بكرام هون معنات نو طبقنت معنات ماغبات معنات نو براسو ماغبات براسو طبقنت نو لبون عند سن سيغبا تطبقه معنات نو ويم عند سيت اغباچ معنات راسان طبق ارغيش معنات نو ግልጽ ነው አይደል? ጥብቅነት ማለት ከጓደኛ ማላቅ ማለት ነው። ዝም ብሎ ይሄ ፍሬንድ ምናምን ጓደኛ የሚባል ነገር አለመያዝ ማለት ነው። ስለዚህ እስቲዕፋፍ ማለት ጥብቅ መሆን ማለት ነው በጥቅሉ። ለነዚህ አሁን ሴቶች ጥብቅ ይሆኑ አላል ጥብቅ ቢሆኑ አላህ Subhanahu Wa Ta'ala ወይ يستعففنا ግን ቢጠበቁ አለ خير لهن እነሱ ግን በላጭ ነው አይደል? ይሄው በላጭ። ለዛ ነው አላህ Subhanahu Wa Ta'ala እነዛን الذين يستمعون القول فيتبعون احسن هلو እንደዚህ አይነት ቦታ ነው ልብ በል እንጂ ማንንም ሰው ንግግር ሰምተው ጥሩ ጥሩን መርጠው ይዛሉ ለማለት መረጃ ይሁን ይሄ ቁርአን አንቀጽ الذين يستمعون القول فيتبعون احسنه ይሄ ነው الله سبحانه وتعالى ለሁን እነዚህ ለነዚህ አጁዘቶች አሮጊቶቹ ይሄን አለ እና ከዛ ግን ጥብቅ ቢሆኑ ግን ይበልጣል አለ ሙሏቸውንም ቢሸፈኑ ለነሱ በላጭ ነው አለ ስለዚህ ምርጥ ሙእሚኖች ማለት የትኞቹ ናቸው ከተነገረው ነገር አፈሉን ይከተላሉ በጣም ደሉን ማለት ነው አውላውን ይከተላሉ ማለት ነው ምን ሁሉ خلاف ያለበት እና የተገራራውን አለ አውላውን ማለት ነው ምን ይስተዓጅክነ خير له ان الله سبحانه والله سميع عليم الله سبحانه وتعالى سميع يسمع كل اقوالكم كل نغغراچون كل قولاچون يسمعچوال الله سبحانه وتعالى ويعلم دمو عليم كل سراچون ياقال قصداچون ياقال لياچون ياقال انت تتغلالچ لبسشين كفه ستارجي زق ستارجي ايهن كله من الباتم شاششين ستاورجيو ستاوچو اذن سيتوج لمثال شاشاچون اسرو اندو የታጠቀቁ ይመስላል አይደል ልብሷን አሁንም ተመለሷልኝ ታስራውልኝ አሁንም ይወርዳል ተመለሷልኝ ምናልባትም ተንቃቀነች ብለህ ልታስብ ትችላለህ አንተ አላህ Subhanahu Wa Ta'ala ግን ለምን እየወረደ ለምን እየተነሳ እንደሆነ ያውቃል አረ ለምን እንደምትለቀው ለምን እንደምታነሳ ያውቃል ኢንተሪ ለምን ዝቅ እንደምታረግ አጭር ልብስ ከለበሰች በኋላ ወተት ብታረገው ከፍ ብታረገው ይሄ ለምን እንደምታረግ አላህ Subhanahu Wa Ta'ala ያውቃል አንተ ምናልባት ሰው ተሸውድ ይሆናል እያንዳንዱን አላህ Subhanahu Wa Ta'ala ያቀባቸዋል ስለዚህ እናንተም አላችሁ እነዚህ አሮጊት የሆኑ ሴቶች እነዚህ አይነት ምናልባትም ተስፋ ይቆረጡ ማለት ነው በቃ ከኒካ ከግንኙነት የሚባል ነገር በቃ ወንድ አይፈልጋችሁም የሚባሉ ሴቶችን እንኳን ግን ጥብቅ ቢሆኑ ግን ለነሱ خيرን አለ ለምን ቢያንስ ሰው አይፈተንም አንድም ሰው ለነሱ በላጭ ነው ስለዚህ ጥብቅነት ለማንም አይደለም ምናልባት ዛሬ ተጠብቁኝ ሂጃብሽን ጠብቂ እንደዚህ ሁኚ ያለ ቢጠቀጭቅ የሚያስተምር ዳዓም ያረግ ሰው ማለት خير لهن لان انت يبلاقي نو لب بقول الله سبحانه وتعالى لذا نو بزو بوتا لاي ايهنن الله سبحانه وتعالى يا رغو ان انت لاي قانا ايدلم نجر جن مندنو ليا قداچو نو ما قداچو نلا ملكامنتاچو دي تاوق نو نجر جنك لاي اند تموشرو بد نو ايه يالاچو بت دنيا عالم نو الله دمو من انداسبش بت من اندمتارجي يا قال لب بقول والله سميع عليم الله يسمع يا قال ቁድራችንን አቅማችንን ያቃል እኔ አልችልም እንደዚህ ከለክለኛል ባሌ ቤተሰቤ የማሳስተውልት ልትይዝ ያለሽ በትክክል አላህ ቁዋችንን ያቃል እንግዲህ አንተም እኛም ራሳችን ማለት ነው በቃ ሙራድህን ያቃል በምትለብሰው ልብስ በምትሰራው ስራ በምትከተለው ሱና ማንን ወደህ ያንን ስራ እየሰራህ እንደሆነ የማንን ፋሽን እየተከተልክ እንደሆነ ባትነግረንም ባትነግረውም ማለት ነው አላህ Subhanahu Wa Ta'ala ያቃል ወቅ ምትናገረው አይፈልከው እንዴ ስለሆነ ነው እንዴ ስለለበስኩ ነው ልብሱ እንዴ ነው አይመችም ሰዎች ምክንያት ሲደረድሩ በቃ መልስ መስጠት ይከብዳል በቃ እሺ እንዴ አርገው ስትለው ደሙ እንዴ ያለበት ይላል አረ እንዴ ያደርገው እንዴ ያደርገው ልብስ በዚህ መልኩ አስተካክለው በቃ እንዴ ሆኖብኝ እኮ ነው በቃ አሳጥሬ ላሳጥረ ሂጂ ሲንጀር የሚሰፈው ሰው አሁንም አላሳጠረውም ይላል እንደዛው ነው ያለው ራስም አላሁን አንተ የቱ ጋር እንዳልከው አላህ Subhanahu Wa Ta'ala ያውቃል ፍላጎትህን ኦኬ ማንንም አታታለለም መታታለለው ራስህን ነው ስለዚህ እንዴ አይነት ድርዘራዎች እንዴ አይነት ኡዝሮችን እየደረደረን አንዳንዴ ማይሆን ኡዝር ማለት ነው ኢንተርቪው ወንድሞቼ እህቶቼ ዛሬ ላይ ምን ደረደረው ምክንያት ዛሬ ላይ ለምን እናናገራቸው ሰዎች ምክንያት ሊሆን ይችላል ግን መጀመሪያ እርግጠኛ ሁን አሁን ምትደረደረው ምክንያት አንቺ ዛሬ ላይ ምትደረደረው ምክንያት ያላህን ትዕዛዝ ላለመጠበቅ ነገ ምክንያት መሆን እንደሚችል ግን እርግጠኛ ሁን ካልሆነ ከሰረት ነው ውርደት ነው ይሄ ዱንያ ሰው ምን ያመጣል እንዴ ብትይውስ በቃ አልፈ አያገባም ምን ነው ምን ያመጣል ማንንም ምንም ያመጣል ግን እኛ ምክንያት ምን ደረድረው ምንም ለማይሆን ሰው ምንም ለማያመጣ ሰው ነው ልብ ብሉ ግን የሚያመጣ ግን ቅጣቱ ግን ከባድ የሆነ አካል ጋር ግን ይሄ ምክንያት ተቀባይነት የለውም ምን ያረጋል የሰው ፍላጎት ብታሳካ ማለት ነው ለዛ ቁን አላህ Subhanahu Wa Ta'ala ይስተፉነ ሚነ الناس على الله ከሰው ይደበቃሉ ከሰው ይሸሸጋሉ ولا يستخفون من الله አረ ከማ ይደበቁ ካላህ ግን አይደበቁ አላህ Subhanahu Wa Ta'ala የሚሰሩትን ነገር አዋቂ ሆኖ ይያለ ማለት ነው እኛኮ አንዳንድ የሚገርሙ መሸወድ የሌለበት አካል ነው መሸወዱ ሰው ስትሸውድ ከሰው ስትደበቅ ከሰው ተፈተረ ስትሰራ ምንም የማያረጋ አካል ማለት ነው እስቲ መሰተር ከቻልክ ከሰውነት አካል ተፈተረ እሱ እንደውም ያረጋል ነገ ይመሰክርባል ይመሰክር አለን አይደል ይሄ ያንዳንዱ ቆዳችን ይመሰክራል መደበቅ ከቻልክ መሰተር ከቻልክ ሚስጥርህን አላማህን ካላህ ደብቆስ ካላህ ፈጥሮ የሚደበቅበትን አካል የደበቅን አይደለም ማለት ነው የማይደበቅበትን አካል ነው ነገ እንዲህ ብሎ ስላንተ የሚመሰክር ሰው አይኖርም እንዲህ አርጋውም እንዲህ ሆኛለሁ እንዲህ ነው የመሰለኝ ምናምን እንዲህ ሁሉም በሐጃ ውስጥ የሚገባበት ሰው ቀን አለ ስለዚህ አደራችንን አላህ Subhanahu Wa Ta'ala አህፈን ይሆነውን ብንመር الله يأكل لنا لنا يود لنا لما لتنو إيهن إن مجرش عليه سميع عليم يا متى وندي ما يدل ما سبالو نقول الله سمون جسمون لما عند قتم لما ما يدل لما يمتوا زيبوا تالي معنا له يا الله سميع النت يا الله عليم النت ما لتنو ماشي ويقول سبحانه وتعالى الله سبحانه وتعالى من دمون دي يالسي ولا يضربنا بأرجلهن يالا ما لتنو ولا يضربنا አይምቱ መሬቱን ማለት ነው ቋቋ ያረጉ መሬቱን አይምቱ ቢአርጁሊሂነ በእግሮቻቸው አይምቱ አላህ ሱብሃነሁ ወተዓላ ለምን ሊዩዕለመ እንዲታወቅ ማለት ነው ወቁል ሊልሙእሚናቲ አንይጉዱ ሚን አብሳሪሂም ያለው ነው ምንድነው ወቁል ሊልሙእሚኒና አንይጉዱ ሚን አብሳሪሂም አይናቸው ይስበሩ ብሎ አላህ ወንዶችንም ሴቶችንም ካዘዘ በኋላ ነው ይሄን የሚናገረው ولا يضربن بأرجلهن እንዳይመቱ በእግራቸው ليعلم ان يتوق مالهم ان يتوق اي الله يقال لمن اغريشن اندمتمشي لمن اندزين الجامه اندمتلبشي ليعلم ان يتوق ما يخفين من زينتهن يدبقوت كزيناتشوال كغيطا غيطوچاچ يدبقوت نغر الله مالك البو اغراو لا ينورال ويم دمو ليلوچ غيطوچ ينورال وي جامو تاكو ينورال يراسو راسو ني چاله جامه وي مارمامدوان يهونال ماسايت ماسمات يفلل دمصو انداي سمال الله سبحانه وتعالى شوف ይሄንን አሁን ያመጣን ያለነው መጀመር እንደዚህ አይነት ሴቶች እንኳን ዚናዎቻቸውን ምን እንዳያረጉ አለ ግልጽ እንዳይወጡ አለ አረ እንደዚህ አይነት ሴቶች እንኳን ተፈቀደላቸው መውለቅ ልብሳቸውን ከዛ ደግሞ አሁን ደግሞ እዚህ ላይ ድምጽ እንኳን እንዳይሰማለ ለምን ተብሎ የለበሱት ዚና ውስጥ ያለው ጌጣጌጥ መኖሩን እንዲታወቅ ተብሎ ማለት ነው ውስጥ ያለውን ጌጣጌጥ የሚያሳውቁ ከሆነ ኮቴሽም ድምጽሽም ይስተካከል በቃ ምትጄጅበት እግር ራሱ ኮቴው ምን መሆን አለበት ጥንቃቄ ያስፈልጋል ማለት ነው። ለዛን ዑለሞች አንድ ሴት አጠገቧ በሆኑ ሰዎች መካከል እልፍ ብላ ኮቲዋን ሰምቶ ፊታቸውን አዞሩ ማለት በዚህ ወንጀል ተጠያቂ ነች እሷ። ዳዋ አድርጋለች ማለት ነው። ልብ በሉ ለምን እንዳትመታ ብሏል አረ አላህ መታ ቢታወቅና እሷ ኮቲ ማንነቱ ታውቆ ከዛ ሰውዬው ዞር ብሎ በሷ ቢሰምጥ ልክ ሽቶ አድርጋ ሽቶ ተቀብታ ሄደች ሴት እንዳለው አይነት خطر ነው። በቃ እሷንም ይሆነም መጥፎ ነገር ቢሰራበት ወይም ከሷ በኋላ ብለናል ባለፈው እሷ የማታቀው ጉድ ሊፈጠም ይችላል ጉድ ሊፈጠም ይችላል ጦ ማለት ቀልቡ ሰውየው በጦር ተመቶ ማለት ነው። ስለዚህ ይሄን እንዳያረጉ አላህ Subhanahu Wa Ta'ala وهو السوكو ማለት ምንድነው አለ እሱ وهو الخلخال خلخال ነው ያልቦ ነው እንዳይመታ የተባለው ጌጥ የተባለው ማለት ነው ዚና የተባለው ነው خلخال ማለት ይሄ ምን ዲነቲህን ነው የሚለው ነው ጌጡ ነው አልቦ ወይም የገር የሚደረገው ጌጥ ማለት ነው። አለሪ ተልበሱሁ ያ የምትለብሰው የሆነ ፊርጅሊሃ እግሯ ላይ የምትለብሰው የሆነው ማለት ነው። ወትኽፊሂ የምትደብቀው የሚሆነው ቢተው ቢሃ በልብሷ የምትደብቀው የሆነው ማለት ነው። فإذا ضربت كمتج برجليها ستمتا በእግሯ ስትመታ على العرض مريتن በእግሮቿ ስትመታ سمع صوته ድምጹ ይሰማል ድምጹ ይሰማል ማለት ነው እ ድምጹ ይሰማል ማለት ነው። ይሄ ነው አላህ Subhanahu Wa Ta'ala የከለከለው ይሄንን አላህ የከለከለው። እሺ فإذا كانت منهية ታዲያ ከተከለከለ እዚህ ቦታ ላይ ወይ ኮማ ወይ ነጥብ አርጋችሁ ብትነሱ ጥሩ ነው ሐሳቡ ግልጽ ይሆንላችኋል ማለት አያያዝባችሁ። فإذا كانت منهية እቺ ሴት ከተከለከለች ከሆነች አንተ ተፈዓለ መስራትን ከተከለከለች ما يعلم به الرجال الزينه ወንዶች የሚያቁበት የሆነውን ጌጥን ነገር እንዳሰራ የሚያቁበት የሚያዩበት እኮ አይደለም ወንድ ልጅ ጌጥን ሊያቀበት የሚችለውን መንገድ ነው አሬ ተከለከለችው ወንድ ልጅ ጌጥን ሊያቀበት የሚችለውን መንገድ አረ ይጫማ ኩቲ ወንድ ልጅ ጌጥ እንዳለ የሚያሳውቀው የሆነ ኢንዲኬተር ካለ ያን የተከለከለችው ስለ ወዲህ ነው ገምታችኋል ልትገሙ ከፈለጋችሁ فاذا كانت منهيه እቺ ሴት የተከለከለች ከሆነች አንተ ፈዓለ መስራትን ما يعلم به الرجال الزينه الزينه الرجل ما يعلم به الرجال الزينه الرجل የእግርን ጌጥ ወንዶች ሊያቁበት የሚችሉት ነገር ከተከለከለች ማለት ነው። المخافه ምንድነው المخفات بسكون ማለት ነው مخفات ማለት የተደበቀች ማለት ነው መስቶራት እንደማለት ነው የተደበቀች ሆነችን የእግር ጌጥ ወንዶች የሚያቁበትን ነገር ከተከለከለች فإذا كانت ደግሞ አለ فإذا كانت منهية የተከለከለች ከሆነች ምን አንተ فعل መስራትን የተከለከለች ከሆነች ما يعلم به الرجال زينة الرجل ወንዶች የሚያቁበት የሆነውን የእግርን ጌጥ ማለት ነው المقفات የተደበቀች የሆነችን የእግርን ጌጥ ወንዶች የሚያቁበት የሆነውን አንዲት ሴት እንዳፈራ ከተከለከለች የሚያቁበት ገና ኢንዳይሬክትሊ በድምጽ ማለት ነው በኮቴ فكيف ታዲያ እንዴት ይሆናል ትላላችሁ ቢመን ተክሽፉ የምትገልጧ ሴትስ ምን ትላላችሁ ቢመን በዛች ሴት ምን ይሆናል ነገሩ ሴት ልጅ ጭራሽ ኢንዳይሬክትሊ ወንድ ልጅ ጌጥ መኖሩን የሚያጠብበት መንገዱ እንኳን ከሴቷ ላይ ከተከለከለ አረ فكيف ታዲያ እንዴት ይሆናል ቢመን እቺ ሴትስ ተክሽፉ የምትገልጥ ይሆነች አንዚራአይሀ ذراعيها اكي ذراعوان متكفت مندنو كندوان متكفت واسيتس من يون بقلت مالفن عندي بقى قلت صادرغا بتاساي مالفن بتزواري منجر كوتيشن اوقو سترامجي البو سينكشاكس كو يونا دمص سياسنا وندوج ماوقاچو كتكلكل ياتشي دمو مالتيت يونه سيت زينوان اندات گلت كتكلكل اش هون بلا متگلتواس مالك بالفو اندالو ليرا مكنيات يلوم بلا نالار ሌላ ነገር እስቲ ኢህቲማል ተቀሱለት ብለን ኢህቲማል የለውም ሊሆን ይችላል እስቲ እቺ ሴት ልፋን ሰብሰብ ያረጋችሁ ለምን እንደሆነ ብላችሁ ተጠራጠራላችሁ ብለን ተጠያይቀን ነበር ከዛ ውጪ ምንም ምክንያት የለም ይልቁንም ምን ማለት ነው ይሄው ይውልኝ ማለት ነው ዚራአይሃ ሀታ ቱሻሃደ እስክትታይ ድረስ ማለት ነው ሀታ ቱሻሃድ እስክትታይ ድረስ ዚነቱ ዘይዲ ዚነቱ ዘይድ ማለት የውስጥ ጌጥ ማለት ነው የውስጥ ጌጥ እስኪታይ ድረስ የውስጥ ጌጦች እስኪታዩ ድረስ ይሄ የውስጥ ጌጥ ብዙ ሊሆን ይችላል ሴትዮዋ እቺ ሴት ሰዎች ሳይዩባት የምታረጋቸው የውስጥ ጌጦቿ እስኪታዩባት ድረስ ማለት ነው ምናልባትም አንዳንዶቹ እስከ ሁለመናቸው እንደው እስከ ጡታቸው ምናምን ሁሉ ሊታይ ይችላል ማለት ይሄ ከሙስሊሞች والله اعلم ባይኖርም ማለት ነው ምክንያቱም የሚለብሱት ልብስ ከዛ ያለፈ አይደለም ይሄንን መታረግ ከሆነስ ምን ይሆናል ነገሩ ቡዱ ማለት ነው ይሄ እኮ በተለይ እንዴት ይባል አሁን አደባባይ ላይ ብቻ እንዳታስቡ ሴቶች በተለይ ይሄን ሲባል አደባባይ ላይ ብቻ አይደለም ቤትም ሰርግም ላይ ለቅሶም ላይ እንደገና የሆነ ፕሮግራምም ሲኖር ይሄ ነው አንዳንዴ በቃ ሂጃብ የሚፈቀድ የሚከለከል ሂጃብን አላህ Subhanahu Wa Ta'ala ያዘዘ የሚመስለው አንዳንዴ ሴቶች ጋር ምንድነው ይሁን አደባባይ ላይ ወይም ገበያ ላይ ምናምን በጣም ጥብቅ እንኳን ከሆነስ ማለት ነው ይሁንች የሰርግ ሰዓት ወይ የሷ ሰርግ ከሆነ ወይ የጓደኛዋ ሰርግ ከሆነ የማይሳሰሉት ቦታዎች ላይ እንደው ማዕፉ ይመስላል እንደውም በጣም የመጨረሻ ጥንቃቄ የሚያስፈልገው ቦታ ከሆነ እክትላጥ በገነነበት ቦታ ላይ ነገሮች በተብልቅልቆ ወጣበት ቦታ ላይ በጣም ጥንቃቄ ልታረጊ በሚገባሽ ቦታ በጣም ምንም ሆነ የለብሽም ቸልተኛ መሆን የለብሽም ታዲያ እንዴት ይሆናል ሰዎች ውስጥ ጌጣቸው እስኪታይ ድረስ ሴቶች መገላለጣቸውስ ሱብሃንአላህ ኢነ ፊትነተል ሙሻሃደቲ የማየት እኮ የማየት በአይን የማየት ሙሻሃዳ ማለት አንድ ነገር ማየት ነው ቀጥታ ማየት ሙሻሃዳ ይላል ማለት አንድ ነገር ላይ መጣል ማለት ነው ነገሩ ላይ ፕሬዘንት መሆን ኢነ ፊትነተል ሙሻሃደቲ የማየት ፊትና እኮ አዕዘሙ ሚን ፊትነቲ ሰማዒ ከመስማት የበለጠ ፈተና ነው ኢነ ፊትነተል ሙሻሃዳ የማየት ፈተና ከመስማት ፈተና አይበልጥም እንዴ የእግሯን ኮቴ ሰምቶ ይፈተናል ብሎ አላህ ከከለከለ ካየስ ይሄማ ምንም ተረጥረ ገና እኮ ያንን ምን ኢማጂን አድርጎልን ያያል በአይነ ህሊ ነው ይሄ አሁን የሰማሁት ድምጽ እንዲህ አይነት ጌጥ ነው ብሎ ገና ኢማጂን ነው የሚያደርገው በአይነ ህሊ ነው የሚያየው ይሄንማ በርኡሲ አይኒ በትክክል በአይኑ በብሌሉ አየውኩ ይሄ ከባድ ፈተና ነው ምንም ተረጥረ የለውም ስለዚህ ነገሩ በደንብ እንዲገባን ነው ሸኹ ይሄንን ሁሉ ያረጉ ያሉት رحمه الله تعالى ويقول النبي صلى الله عليه وسلم نبي محمد صلى الله عليه وسلم እንዲህ ይላሉ ሲንፋኒ من اهل النار ዲጋ ሲንፋኒ من اهلي ይላሉ አረ አስተካክሉት من اهل النار ይሄ حديث ላይ ሌላ ሐረካ ስተት አለ ማለት አንድ 3 4 ስተት አለ ታይፕ ኤረር ይመስልኛል حديثው እንዲህ አይደለም ሲንፋኒ ሁለት ቡድኖች من اهلي بلو النار اللبت النار من اهل النار የሳት ሰዎች ናቸው ማሩፍ እናር ጀሃነም ማለት ነው የታወቀችው አህልያ አላት አሊፍ እና ላም ያለው አናር ሲንፋኒ ሚን አህል النار اهل النار እሺ ሁለት ቡድኖች ከጀሃነም ባልተቤቶች ናቸው አሉ አህል ታቃላችሁ ማ هو اهل الشيء اهل الشيء ባለፈ ተነጋግረናል አረ ኪታቡንም ስትቀሩ ኩን ሰለፊን على الجاده اهل السنه والجماعه ያንድ ነገር ሁለት ሲሆነ ጥርት ያለ ባለቤቱ ይሆን አካል ነው የሚባለው አህል የሚባለው አህሉል በይት ይባላል የቤቱ ባለቤት ብቻ ሲሆን ማለት ነው ለሌላ ሰው የስም አይሰጥም አህሉን ናር ይባላል የእሳት ባልተቤት ለሆነ ሰው አህል ሱና ይባላል ሱናን በትክክል ለሚተገብር ሰው ብቻ እንጂ ሱናን አንዳንዴ ለሰራ አይደለም አህሉል ሉጋ ይባላል ቋንቋን በትክክል ለሚያውቅ ሰው አህሉል ዒልም ይባላል እውቀት ባልተቤት ለሆነ ሰው ስለተባለ ልክ እንደዚሁ አህሉን ናር ይባላሉ እነኚህ ሰዎች ሁለት ሰዎች የጀሃነም ራሶች ናቸው አሉ የጀሃነም ባልተቤቶች ናቸው ቤተሰቦች ናቸው አሉ ልብ በሉ የጀሃነም ቤተሰብ መሆን ማለት የሆነ እስር ቤት ቤተሰብ አይደለም የማይለመድ ሀገር ነው የማይለቀቅ የማይለመድ ሀገር ወይ ለመድ ነገር ወይ አይተው ነገር አይረሳ ነገር ማለት ነው በቃ እርግፍ አርጌ ለተው ይሄንና ያስቀያሚ ሀገር ይሄንና ያስቀያሚ በሽታ ምናምን እንል ይሆናል ወይ ደግሞ በቃ እንቢ ሲለን እንለምደዋለን የሆነን በሽታ የጀሃነም እሳት ግን አይለመድም ስለዚህ የተጠነቀቅን ያለ ነው ከዚህ ነው የተጮኸም ያለው ለዚህ ነው ማለት ነው ለማራሁማ አላያቸው ማሉ ሁለት ቡድኖች ከጀሃነም ሰዎች ናቸው ለማራሁማ ነው አላያቸው ማሉ ለማራሁማ ባዕዱ እኔ ከዚህ በኋላ አላያቸው ማለት ነው ለማራሁማ ባዕዱ ከኔ በኋላ አላያቸው ነብዩ ሰለላሁ ዐለይሂ ወሰለም እኔ በመኖርበት ዘመን የሉም ማለታቸው ነው ወደፊት ቢመጡ የሰው ዝርያዎች ናቸው የሰው አይነቶች ናቸው ሁለት አይነት ሰዎች ቀውሙን ሰዎች ናቸው ማሁም ከነሱ ጋር ሲያጡን ቀውሙን ማሁም ሲያጡን ሰዎች ናቸው በእጃቸው ሲያጣለ ለአለት التي يضرب بها الناس ሰዎችን ይመቱበት ነገር ዱላ ወይም መግረፊያ ማለት ይሄ አለንጋ ማለት ነው ዱላ ወይም መግረፊያ ሰው የሚደበደብበት ነገር ከእጃቸው አይጣፋ ቀውሙን ሰዎች ናቸው ማሁም ከነሱ ጋር ሲያጣላቸው ከእጃቸው ዱላ የማይጠፋ ማለት ነው ከአድና ቢልበቀሪ እንደ ጭራ እንደ ፈረስ እንደ ላም ጭራ ማለት ነው እንደ ከብት ጭራ የሚመስል ምን አላችሁ ዱላ አላችሁ መግረፊያ ያ መግረፊያችሁ የከብት ጭራ ይመስላል ማለት የከብት ጭራ አይታችሁን አንዱ ፓርቱ ወፍራም ነው አንዱ ፓርቱ ደግሞ ቀጭን ነው አረ ነው አይደል እንደዛ ነው እንደዚህ አይነት ዱላ ከእጃቸው አይጠፋ ማለት የሆነ የተደበለበለ ነገር ይኖራል ማለት ነው ዱላቸው ብዙ ጊዜ ፖሊሶች የሚይዙት ዱላ እንደዚህ አይነት ቅርጽ አለው የሆነ ቦታው ቀጭን የሆነ ቦታው ወፍራም ነው ብቻ እንዲህ አይነት ዱላ ይዛሉ አሉ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ወማ ይንጠቁ عن الهوى ደሞ እኮ እኔ አላያቸውም ብሏል እንደ አይታዋቸው ነው የተናገሩት ወደፊት የሚመጡ ሰዎች ናቸው ከዚህ የበለጠ ግልጽ የሚሆነው ሌሎች ሁለተኛው አይነት ሰዎች ናቸው ከአድና ቢልበቀር يضربون بها الناس ሰዎችን በሷ ይመቱበታል ያገኙትን ሰው ነው የሚመቱት አይመርጡም እንኳን ማለት ነው ወኒሳኡን አሉ ሌሎቹ ደግሞ ቀውሙን አንደኛው ናቸው ወኒሳኡን ሴቶች ናቸው አሉ ኢንተርቪው ስሙ ወኒሳኡን ሴቶች ናቸው አሉ ከዛ ምን ይላል ካሲያቱን ኒሳኡን ካሲያቱን ሴቶች ናቸው የለበሱ አሉ የለበሱ ናቸው ግን አሪያቱን ግን አቁታቸው ናቸው ሁለት ፈቃራሊ ነገር ማለት ነው የለበሰ አቁት ማለት ነው ለብሷል ግን ራቁቱን ልብ በሉ ለብሰው ራቁቱን የሆነ ሰው አለ ማለት ነው ربك ካሲያቲን في الدنيا عاريات في الاخره والله رسول صلى الله عليه وسلم ስንትና ስንት ዱንያ ላይ ለብሰናል ብለው የሚያስቡ ሴቶች አሉ عاريات في الاخره አኸራ ላይ ግን ራቁታቸውን እንደሆኑ የሚበየንባቸው ማለት ነው ربك ካሲያቲን في الدنيا ስንትና ስንት የለበሳለ ዱንያ ላይ ራቁቱን የሆነ ማለት ነው ከሁሉም ጾታ ነው ወንድ ሴት ብቻ እንዳይመስላችሁ ባለፈው ተናግሬያለሁ አሁን ላይ ሴቶች ላይ ብቻ አይደለም ስለ ልብስ የምናወራው አሁን ላይ ሴቶች ላይ ብቻ አይደለም ልብሳችሁን በትክክል አራ ሰውነታችሁን ያሳይ አትገላለጡ ምን ነው አሁን የወንድም ተበሩጅ አውራቱን ያሳየ ነው ወንድ በቃ አውራቱን ያሳየ ነው አውራቱ الرجل የሰው ልጅ አውራቱ ከጉልበቱ እስከ እምብርቱ ድረስ ነው የወንድ ልጅ ማለት ነው እስከ እምብርቱ ድረስ ነው እንደውም ሌላ ልብስ ካለው ደግሞ ሌሎቹንም መሸፈን አለበት ይሄ ራሱን የቻለ ጥብቅነት ነው አላህ Subhanahu Wa Ta'ala ሸይጣን እንዳይፈትናችሁ ልብሳችሁ እንዳያስወልቃችሁ ብሏል ልብስ ያለው ሰው ይለብሳል ያ ايها الذين امنوا يا ايها الناس يا بني ادم خذوا زينتكم عند كل مسجد በቃ እያንዳንዱ ሰው በተለይ ለሰላት ሲመጣና لعبادة يتوشون ملبس اللبس إنه وند هنا مراقوتون يهونا كثرنو ما الله هو تنقارا يتتعبك سوري يتتعبك ألبس إنه زيون كزيقا قابطو زكا دربو سونتو يميتا يبتكونا كاسياتون عارياتون يتبالو عبزانيو لون دو يسلوهن لسيتو يسلوهن انجي وندو تشري ملكتات لمسال السوق مراقوتونو بل سلاتو زيرون يسلو سلاتو زيرون ما الله هو سلاتو تكبين نتي اللون بلنا لارم بإجماع بإجماع أهل العلم مالك من صلى عريانا راقوت يسجد سو بإجماع أهل العلم صلاة تقبل نفي له مثلا إذا مو قادر كهونا لبس كله ما لبس كله إلا يسلم راقوت بيسجدم من المدن منا نساء كاسيات عاريات لب بنا لبس راقوت شن راقوت يونا ويا أختي لب بيهتي لبس شل ويسأل لبش من المرجعك يلبس شو مسوي شعرك وش يجيش النهوى؟ لبس شنو يسال لبسه بك؟ لبسنا هي عون بشر عاصم مالتنا بشر عاصم لبسنا وعندنا إيش لبس شال أو يعمر بشر منام سلالة شارل إيه لبس لبس يبالغ لي بشر ويس نجا الله فيه سكر أنتي لما نراك وش ستجي نبرون مدبالو إيه ناسي راك وش إنه ستجي نبر شو بتبعي من دم الطيب إني لبس شيء نبر رب كاسيات في الدنيا أعريات في الآخرة انت الناس انتالوا هنا انتالوا الشيء مالتنا فلذي ما إلاتنا على النبي صلى الله عليه وسلم كافيات عاريات على النبي كذبوها لنا ما إلاتنا على ما إلاتنا مالت انت زنبالوا مالتنا ما إلات مالت زنبال لعلوا مالتنا ويمنموا سهيلوا زنبال لزنبال لميلوا مالتنا وتقولون ما إل مالت هي ميلة كميلونا زنبال لمالت مالت كحق يتزنبالوا ناجو تماما ناجو مالتنا ناجو ما إلاتنا مالت ان نيسيتو تماما وش ناجو مميلات ولا لازم لا هنوم هذه سلعي الله طرمش مائلات مميلات مائلات مناجو مميلات مناجو مالت مائلات لنفسهن مميلات لغيرهن مالتهم يو ضال مدل نبلا لك نذا مالتهم لك ضال مدل عنده مالتهم ضال مدل أمي أتم منه الناس حقا من غير ستوال عنده أنا دمو حقا يحصل له سويته سند الناس سند وند لبون يعشبل للعبد من لبون يعقبل للعبد لك سنت الناس انت حق لا ينبروا انت من يهون الباقي الا يهون المال بسوا سرا بسوا نغغر بسوا حالك سنت الناس انت يتبلاش ينورال بالفو بلنا كجربوا غد هونوال اسوا اتاكم عندي بتا شتو تقبط الفالك لكا كجربوا اگر تبلاش تو اگر لي بلاش يتل يفسدون البلاد والعباد يبلاشالو هاجرنم باروچنم معناتنو لذلك اگرن يبلاشالو لبون لزغانو عندي تن يلالو من المستشرقين اسلمنا ور اسلمنا لما قنات بلو كمسراق كمعرابو كميمطو سوج معناتك كمعراويان كميبالو سوج عندهم من يلال عندن مسلم يهلك حجاب رساله لاين يايوت مسلموچن مسلموچن 60 مندنو 60 سوايق ويم دم روكيت كمتوكسباچو لمواغات معناتن من لاكباچو عندي سيت يبقال عندي سيت يبقال عندي سيت معنات متابلاشاچو معنات متبرج يهونج كله يتفتتنچاچ يتكتتنچ معناتنا ويهم دمو يمطاچ يهدچ بتفتتتن 60 روكيت انت لاي كميتكوشد عندو اسوا تبقالچ اتقالي بو سو لماطمه معناتنا دوتاچلا سنتنا سنت جغنا سنتنا سنت بالا عقم معناتنا بالا اوقات يهونه سو بنسو من يهونال يموتال سنتنا سنت بالا دين علم ينبرو يحفظ يقرا يمياقرا ينبر بنفسه يتنسى فيتنا وسط يغبا يهن لبلتو لي يغبا سيتوج مميلاتن مطمم عند نجر ما مطمم دمو ليلا نجر يكون يحملون اوزارهم واوزار الذين يضلونهم ينسون وانجل يراساتهم انداله هو دمو يطمموتن وانجل من يهنالو يشكمالو لببي كذا مالفو دمو انتين ارا يادرغا متكتلش تاناش هيتش كالش انتين ارا متارغش ليلا سيت دمو كالش اندغنا يرسالم تمت تشكمالش ለዛሩኩ ሙቢላት ናቸው ብቻ መጥመም ሳይሆን ያጠማሉ ልብ በሉ ለዛ ነው ሴቶች እናንተ ሴቶች በጣም ተበርጅ የሆኑ ካፍር ሴቶች በደም ባደረጋችሁ ማየትና ማፍጠጥ እንኳን አይፈቀድላችሁ ለምን መሰላችሁ ያጠመሙዎችዋል ተቀን ያለሻ እንደሱ አለባበሷን ስታይሏ ምናን በጣም ትኩረት ምታረጊባት ከዛ ማልሁ ደግሞ ጓደኛስ ማድረግሽ ተበርጅ የሆነችን ሴት ጓደኛ አድርገሽ ተቃቅፈሽ ነው ተበርጅ ልጅ ልብ በይ ዳዋ ያረገችልሽ ምታዩ ነገር ይኖራል ከሷ ምታሽቱ ሽታ ምትቀበው ቀባት متسرعوا يتقبوا رستايل من عمل لبسوا سوريا ينور الار لبوا بي من تجالس التوارثة يتاك أمام متسا يوار الرسل سلذي الذي مميلات سيتوك لبوا مميلات لغيره إنه يميلوا غاني اللون وانوكم بيشان دايما سلاك ميات أمومو سيتوك شري ميات أمومو سلذي كان نزي عينت ما إلاتي هونو سيتوك سيتوك مراك اللباك لأن أنتم تأثير صلى الله عليه وسلم እንዴና ወንድ ልጅ እኮ ወንድ ልጅ ራሱ ልክ ሙልጭ አድርጎ ሲሙን የተላጨን ወንድ ማየት በደንብ አይፈቀድለትም በደንብ በቃ ሙልጭ ያደረገው ከሆነ እንዶ በደንብ አፍጦ ማየት የለበትም ማለት ለምን ተሸብው አለበት በማ በሴቶች ሴት ሴት ነው የሚመስለው የተላጨን ያልኩት ያለና ይሄን ላይ ልስታርገው የተላጨን ያልኩት ይሁን ሙልጭ አድርጎ የታላጭ ቆን እንደዛ ነው ወንዶች በደንብ አድርጋችሁ እሱን እንዳትዩ ሐቅም እሺ እና ሴቶችም አሁን ሙቢላ ተናቸው ሲባል እነዛ ሴቶች እናንተንም ሊያዘነብሏችሁ እንደሚችሉ አስቡ ስለዚህ ተጠንቀቂ እ فلينظر احدكم ممن يخالل ማንን ጓደኛ አድርገሽ ማንን እየተቃቀፍሽ ማንን እየተዋዋልሽ ከማን ጋር የኖርሽ እንደሆነ እወቂ ለምን المرء مع من حب يوم القيامه هو የሚከፈከሰው ነገ ከሚወደው ጋር ነው ተለዩ ይባላል ወምታዙ اليوم ايها المجرمون مجرموች ተለዩ ለብቻችሁ ሁኑ የሚባልበት ቀን አለ እዚህ ጋር مجرموች ለብቻ ተሰለፉ ይባላል ይዛኔ ከሷ ጋር በተሰለፊ እንደዚህ አይነት ሴት ጋር ጥንቃቄ አድርጊ ሙሚላት ይሆነች ነች ስለዚህ ማኢላቱን ለነፍስህም ሙሚላቱን ለغيرህም ሌላው ሙሚላት ማለት ቀደም እንዳልነው ሰዎችን የሚያዘነብሉ ናቸው ማለት ሰው እነሱን አይቶ ከእውነት መንገድ ዘንበል ይላል በሱ አረማመድ ማለት ነው አረማመዷ እንኳን መጥፎ ሲሆን አረማመዷ መጥፎ የሆነ ሴት አለች ዘንበል ዘንበል ምትል ወይም ደግሞ የሆነ ራሷን የምታነቃንቅ ማለት የምታንቀሳቀስ አካለ መሏን ሁሉ ማለት ነው ወኡሱሁን ናሉ ነብዩ ሰለላሁ ዐለይሂ ወሰለም ጭንቅላታቸው ሲታይ አሉ ምልክታቸውን በደንብ ነገሩ ሱብሃንአላህ ካስነመቲል ቡኽቲ ካስነመቲል ቡኽታሉ ቡኽቲ ላላር ሳይላል እዚህ ገማር ታኑ ነው የማቀው በታኑ حديث وار رؤوسهن تنقلاتاتهو يسيتوچو صغوراچو كاسنمت البخت يبخت اسنم ما يمثل البخت مالك جمل نو اندا جمل شانيا يمثلال تنقلاتاچو قالو اسنم ما مالك يهي شانيا مالك اندا جمل شانيا نو يجمل شانيا يمثلال قالو رسول الله يجمل شانيا يمثلالات كاسيلال صغوراچو ودلا يتقولل نو مالفاچو نو باچو صغوراچو ጸጉራቸው ወደ ላይ ተቆለለ ነው ከፍ ያለ ነው ጸጉራቸው አሉ ምልክቱ ጸጉራቸው ወደ ታች ሳይሆን የሚለቁት ወደ ላይ ነው የሚቆልሉት አሉ ክምር ነው የሚሆነው እንደምን እንደዚህ እንደ ግመል ሻኛው ነው ረሱል ሰለላሁ ዐለይሂ ወሰለም ሱብሃንአላህ ከዛ አልቡኽቲ ከዛስ ምንድነው አልማኢለቱ አልማኢለቱ ላይደቁልልኝ አልማኢለቱ የሚል ተጨማሪ ይሄ ሐዲሱ ንስኻ እንትን ስላለበት ነው የተጠራጠርኩት አልማኢለቱ ማኢል የሆነ ሽያ ግመል ሻኛ ማለት ነው ተክል ነው ማኢል የሆነ የግመል ሻኛ ማኢል የሆነ ማለት የግመኞቹ ሻኛ ይንቀሳቀሳል በራሱ ገልበጥ ገልበጥ ይላል መሰኛ እንደዛ ነው እንደዛ ነው ሻኛቸው ቀጥ ያለ ነው ወይስ እንደዚህ እና እንደዚህ ይወድቃል ግመል ያየስ አላ እንደዛ ነው ማኢል ነው እንደዚህ ገልበጥ ገልበጥ ይላል ልክ እንደዛ ነው ማለት ነው ጸጉራቸው ወደዚህና ወደዚህ ይሆናል ማለት ነው ልክ ተንቀሳቃሽ የሆነችውን የግመል ሻኛ ይመስላል ማለት ነው። ማኢለቱ የዛ የሻኛው ሲፈት ነው። የሻኛው ሲፈት ነው ልክ እንደ ሴትዮዋ መንቀሳቃሴ ማለት ነው። ላይድኹልል ጀነተ ጀነት አይገቡም እነኚህ ሴቶች አሉ። ቀደም እኮ አሉናር ናቸው ብለዋል ነበር። አሁን ተጨማሪ ተውኪድ ነው ማጠናከረ ነው። ላይድኹልል ጀነት አሉ ጀነት አይገቡም ይሄ በጣም ይከብዳል ልብ ብሉ። አንድ ሰው የእሳት ነው ማለት እና ጀነት አይገባም ማለት በጣም ከባድ ናቸው። ሁለት ተጨም ሁለት ነገሮች ማለት ነው ጀነት አትገባም ወላ ይጅድ ነሪሃ ሐሉ ጭራሽ አይደለም ይገባሉ ነፈሷን ትንፈሿንም አያገኙም አሉ የጀነትን ሽታም አያገኙም እነኚህ ሴቶች እንደዚህ አይነት ሰዎች ወኢነ ሪሃ ሐሉ የዚች እኮ ሽታ የጀነት እኮ ሽታ የጀነት ጣራኗ እኮ ማለት ለዩጀዱ ይገኛል ይደረስበታል አሉ ይደርሳል ይደረስበታል ለዩጀዱ ማለት ይደረስበታል ጣራኑ ይሸታል አሉ ሚመሲረቲ ከዛ ወከዛ ከዚህ ከዚህ አከባቢ ይረቀጥ 500 አመት የሚያስኬድ ነው ተብሏል ከዚህ ሰማይና ምድርን የሚያክል ማለት ነው ከሰማይ እስከ ከምድር እስከ ሰማይ من مسيرتك مسيرة مالت مياسكير مالت كذا وكذا إهن إهن يأكلوا أمس ما تعمت نوتها بلا سيتوشو فادي عنتي عند الزاينة سيتم قوى باتوني يا أختي عند الزاينة تم قوى سيت باتوني عنديت كان بزاينة لجنة شتا كما تقلي لجهنم سيت قاتوا نولا لهم لجنة سيتوشو الرسول صلى الله عليه وسلم لجنة سيت دنيا لي لا سيأتو ولا سيتو لار هكا الله شوار لجهنم سيتوشو نبيه دنيا لي نقورو غنا سيقورو سهيدو مالتو لجنة سيت مالت ياتي جاوان لبسا ستجا حتى ميتلات ينبرت شواتي لجنة سيت لا سيأتو كما تايت على اسوا ميطلات ني تورق عليك رسول صلى الله عليه وسلم من عليك بيانس بقى دو على درجلش انه يشالش بلوات نبر ايدلم كن عندي نغير بتشال يفلكك اهون سودكم اندالجلالط عليك ايو فتقوا الله ما استطعتم الله انفروا متلوت يحل سنبال من مالت اندونه اكي سيت اسكمر الله اسكف اندفراچ مال متلوت يحل عالچار متلوت يحل تبال اسوا هون ني من اغباني كزيكي ني ادلم ሉደቅና ይገላለጥ ይታይ ግን አንድ ብቻው ነገር አለ አይደል እሱ ምንድነው አላህን እንዳትገላለጥ እንዳልገላለጥ ያደርገኝ የሚለውን ትችላለች አይደል አላህን ለምነች ይሄን ነብዩ ሰለላሁ ዐለይሂ ወሰለም ለምነውላት በቃ በዚሁ ግን ታግሳ መኖር ትችላለች ማለት ነው ይሄ እንኳን ራሱን በሳት ይሳት እንኳን ሰው እንዳያት ፈልጋለ ተገላልጣ ይሄን ያልጠብቅ ነበር እንጂ የጀነት ሴት ላሳያችኋለሁ ዱንያ ላይ እነዚህ ደግሞ በተቃራኒ የጀሃነም ሴቶች ነው ስለዚህ ከነሱ ጋር እንዴት ትሆኛለሽ ከጀሃነም ሰው ጋር ነገር እሱ ጋር ነይ ብትበይስ ከሷ ጋር ኑ ከሷ ጋር የነበራችሁ ቢባልስ ምን ትሆኛለሽ አልመርኡ ማማን ሀበ ተብሏል ሰው ከወደደው ጋር ነው ተብሏል ወጭ ከወደደው ጋር ነው ተብሏል የሚቀሰቀሰው የሚሰበሰበው የቂያማ ቀን አላህ ሲል ስለዚህ ከይፈ እንዴት አርገሽ እንደነሱ ይሆንሻል እንዳይሆንሽም አይሆንሽም ጀሃነም ሴት ጋር ጓደኝነት አይሆንሽም ስለዚህ ኢንተርቪው ሴቶች ተጠንቀቁ ማለት ነው እሺ ወንዶችም እንደዛው ነው ጀሃነም ጀሃነም የሚሸጡ ሰዎች ጋር መራቅ ነው ጀሃነም ናቸው ይያልን አይደለም ኢንተርቪው ማንንም ሰው በታዕይን ፍላን ጀሃነም ነው ማለት አይቻለም ይሄን እጥቃድ አህለ ሱና ወልጀማ ነው ሸርፍ ሱና ላይ እንመጣበታለን አንድንም ሰው ፍላን ጀሃነም ነው እቺ ሴት ጀሃነም ነች ማለት አትችልም ወለው ያሁኑን ሲፈት ብታይባት እንዴ አይነት ሴቶች ጀሃነም ናቸው በቃ በዚህ ተውበሳ ታረከሙትች ማለት እንጂ እቺ ሴት ማለት እኮ ይሁን ብለሽ አሁን ይሄን ሐዲስ ቀርተሻል እቺ ይሁን የጀሃነም ሴት ልጅ ብለሽ ያንዳንዱ ሰው ታዕይን እንዳታረግ ስፔሲፋይ አይደለም ተውበት ልታረግ ትችላለች አይደል በአላህና በተውበት በካከል በአላህና በታዕይን መካከል በር አልተዘጋም ገና ነው የተውበት በር እስኪ ዘጋ ድረስ ለማንም ታዕይን አርገን ፍላን የጀሃነም ነው አለለም ፍላን የጀነት ነው ብለን እንደማንቆርጠው ሁሉ ማለት ነው ለሙስሊም ተቂይ ነው ብለን የምታስበው ሰው እንኳን ከሌ የጀነት ነው ብለን መቆረጥ አትችልም አታቀምማ انا شهدو ايه اهل السنه والجماعه اكيد اوقو اشي كذا بحالا منالو وصفهن النبي صلى الله عليه وسلم النبي صلى الله عليه وسلم قالصوا لنا بانهن كافيات الناس كافيات لهونو اي عليهن مالتنو اي مالت يفلقوت رسول صلى الله عليه وسلم عليهن بلاياتو لا الله كسوتهم لبس الله بلاياتو لا عليهن كسوتهم لبس الله ولكنهن ነገር ግን እነሱ عاريات እላቸው ላይ ልብስ አለ ነገር ግን ራቁታቸው ናቸው لان هذه الكسوه ምክንያቱም لان هذه الكسوه ምክንያቱም እቺ ልብስ የለበሷት ልብስ ላተስቱሩ አትሸፍንማ መሸፈን አልቻለችም ዝም ብሎ ልብስ የሚመስል ነገር መጣል ለበሳ ያስብልም ኢማ ወይማሉ ኢማ لخفتها ወይ خفيف سلهونج مالك تسلهونج يونج قال مالك خفتها وين تسلهونج ما شفنته او وين دمو ضيقها وين دمو ضيق سلهونج يونج قال او ضيقها اما ضيقها نو مالك طبام سلهونج مالك وين تسلهونج نو تلبسه يالتشفنته وين طبام سلهونج نو او قصرها وين دمو عطر سلهونج يونج قال ለብሳለች ይው ከዚህ ውስጥ አይወጣም እንግዲህ ወይ የለበሰችው ልብስ ስስ ነው ለበሰች አይባልም ወይ የለበሰችው ልብስ ጠባብ ነው ለበሰች አይባልም ወይ የለበሰችው ልብስ አጭር ነው አሁንም ለበሰች አይባልም ይሄ ነው ታዲያ ስንትና ስንት የለበሱ ራቁቶች የሉ የሉም ነው ربك ربك ربك كاسياتين في الدنيا عاريات في الاخره كثر ما تشوبطا አብዛኛው ወቀሊሉም ማሁም ጥቂቶች ናቸው እንዶም ከነሱ ውስጥ ምን ያሉት የለበሱ ማለት ነው ጥቂት ናቸው የለበሰ መታገኘው ጥቂት ነው ለካ ህዝቡ ጠቅላላ ምን ይሆነ ነው ራቁቱን ይሆነ ነው ማለት ነው ራቁቱን በተለይ ሴቶች ማለት ነው ስለዚህ አጭር ከሆነ ከሰረም ይሁን ከላይ ጠባብ ከሆነ ጎኑን ቅርጹን የሰውነትሽን ከፍ ከፍ ያሉ ቦታዎችን የሚያሳይ ከሆነ ጎላ አድርጎ ማለት ነው በቃ የትኛው ፓርት ላይ ምን እንዳለ ወይም ደግሞ ስሶኑ አይንን ወይም ብርሃንን አሳልፎ ማሳየት ውስጥ ያለውን ጌጥሽን የሚያሳይ ከሆነ ይሄ ራቁት ነው መልበስ አይባልም ለበስ አይባልም ሰውዩ ማለት ነው ወይም ሴትዮዋ ስለዚህ ማኢላቱን አሉ عن طريق الحق ሙሚላቱን አሉ ደግሞ ማኢላቱን عن طريق الحق ከሐቅ አያችሁ የተጠማማ ናቸው እነኚህ ሴቶች ሙሚላቱን ለغيرهن አሉ ነው ያጣምማሉ ሌሎቻቸውን بما يحصل منهن من الفتنه ከነሱ የሚገኝ ከነሱ በሚከሰት ማለት ነው منهن ከነሱ من الفتنه ከፊትና ማለት رؤوسهن كأسنمت بخت ያሉ ይሄው አሁን አስተካከሉ ጭንቅላታቸው እንደ ግመል ሻኛ ነው አሉ المائلاتي ይሄው المائلاتي የግመሉ ሻኛ ደግሞ የተዘነበለ የሆነ ማለት ነው بما يلففن عليهم ልብ በሉ بما يلففن عليهم من شعورهن بما يلففن عليهم ايه علاياቸው ላይ በሚያደርጉት عليهم በላያቸው ላይ በሚያረጉት يلففن ማለት በሚቋጥሩት በሚጠቀልሉት በሚሰበስቡት ማለት ነው ይሄ ለፈፈ ማለት አንድ ነገር ተቀለለ ማለት ነው አንድ አድርጎ በንች አድርጎ ማሰር ወይም ደግሞ መሰብሰብ ማለት ነው ጭድ አሁን የተበተነን ጭድ ስትሰበስቡ ያለ ገብታችሁ አላል መሰብሰብ ስለዚህ بما يلففن عليهم بلاياቸው ላይ በሚሰበስቡት በሚቋጥሩት በሚያፍሩት ማለት ነው ጸጉራቸው ምን ይመስላል ጸጉራቸው የግመል ሻኛ ይመስላል ይሄን እንዲህ ስለሚያረጉት ማለት ነው ጸጉራቸው بلاياቸው ላይ ምሽዑሪህን ማለት ጸጉራቸው او غيرها ወይም ሌላ ነገር ጸጉር ብቻ አይደለም ወይም ሌላ ነገር ጸጉር ብቻ አይደለም ወይም ሌላ ነገር ለምሳሌ ዊግም ሊሆን ይችላል ወይም ደግሞ ሌላ የጸጉር ጌጥ ሊሆን ይችላል ገብታችኋል ወይም ያሰረችው ከስር ሻሽ ይኖራል ሌላ ብቻ ምን ያረጋዋል ጉብ ያረጋዋል ይሄን ነው ይስለነቀው አው غيرها ማለት ከጸጉሯም ውጭ ያለ ሌላ ነገር ማለት ነው حتى يكون እስከሚሆን ድረስ كسنام البعير المائل ايات بعير ولو فسرت كسنام البعير المائل يميزنبل هنا جمل ማለት ነው ግመሉ ሲሄዱ ይሆነ እርምጃቸውን አይቻሉ ብቻ ይንቀሳቀሳሉ ወደ ጎን ነው የሚሉት አይደል ይንቀሳቀሳሉ ሰውነታቸው የሚከብዳቸው ይመስለኛል ለገራቸው ብቻ ዘንበል ይላል ጥፍ ይላል ለገራቸው የተወሰነ እና ሲንቀሳቀሱ ወደ ጎን ይሆናል አይደል ጉዟቸው እንደዛ ነው አይደል አዎ እንደዛ ነው አይቻሉ ማሽን ነው መስላችሁ አይዩ ከሰላንት ወዲያ ነው እናውና አይቻሉ ግመል እንደዛ ነው የሚሄዱት ያስፋልት ሲያሻገሩ አይቻሉ ከመኪና ውስጥኝ ማለት ነው ስለዚህ እንደዚህ እንደ ግመል ሻኛ ይንቀሳቀሳል ጸጉራቸው ማለት ነው እሺ ሽሮ እስቲላት ገባቻል እዚህ ላይ ስለዚህ ይሄ ከባድ ነው አልገባቻል ሽሮ እስቲላት አሉ የመቀላቀል ሸሮች አደጋዎች የቀለቀል የድብልቅ ሸሮችና አደጋዎች ማለት ነው الاختلاط ይሄ መደበላለቅ ማለት ነው የመደበላለቅ ሸሮች ልብ በሉ አንዳንድ ሰዎች ቃሉን ራሱ አዲስ መጥቶ ነው የሚሉ ሰዎች አሉ ቃሉን ራሱ በቃ የሚባል ነገር የለም ሰዎች ሁሉ እንደፈለጉ መሆን ይችላሉ ስለላቅ ምናምን አትበሉ ይላሉ ይሄንንም ልክ እንደቀደሙ እንደከዚህት እንዳለው እንደ ሂጃቡ ራስ ነው የምናየው ልብ በሉ እኛ እያንዳንዱን ነገር አላህ Subhanahu Wa Ta'ala አቅማችንን ችሎታችንን ብቃታችንን ያቃል ነገ አላህ Subhanahu Wa Ta'ala ፊት ምክንያት የሚሆነን ነገር ብቻ ነው ምክንያት የሚሆነው ዛሬ እኛ ምንደረደረው ምክንያት ላይሆን ይችላል ስለዚህ ሸሪዓው አላህ Subhanahu Wa Ta'ala ያስቀመጠው ነገር በትክክል እንደመጣው ማመን መቀበል ግዴታችን ግንታቸው አላር ስለዚህ ያኽትላጥ ሸሮችን እንይ አይዩ አልእኽወቱ ልብ በሉ ወኢነ ሚን ሸሪል ዓዚሚ በጣም ሸር ከሆነው ታላላቅ የሆነ አደጋ ከሆነ ነገሮችን ወልበላኡ አልከቢር ወኢነ ስላለ ኢነ ሚን ሸሪ ان من الشر العظيم والبلاء الكبير ان من الشر العظيم ان من الشر العظيم شر العظيم والبلاء الكبير ان البلاء مالك نو والبلاء الكبير ان من الشر العظيم ادغنيا كونه شرنا والبلاء الكبير كبار كهونه دمو بلاء مالتنا فتنا أست مالتنا اختلاط النساء بالرجال وندوش مكلاكلا تشونو اختلاط الرجال بالنساء النساء بالرجال سيتوش بوندوش مكلاكلا تشونو مالت سيتوش وندوش جا مقباتا تشونا مكلاكلا تشونو مالتنا ومزاحمتهن مزاحمتهن النزي مقفافاتا تشو مزاحمة مالت مقفافاتا تشو متشاشتا تشونو عدقين ياكو هونو فتنا أست مالتنا فتبرج من جا كصفورم جا مالهم صفورنا تبرج راسوني شالهم سيتوش ما جلالة أجنم باي جلالة لكم جن مش شفافونم جن اختلاط لهم على جينيان ما جفافات ما تشاشت مي بالونا قردم وكبان وارو ومزاحمتهن لهم كان السجى ما جفاف لهم ما لون دوش ما النساء للرجال سلام مزاحمتهن لهم للرجال مالهم سيتوش لون دوش سيتوش كون دوش جام الجفافات أجنم وهذا إيه هذا موجود يجنن يس yes. في كثير من في كثير بزو بوتها مالتنا من محلات البيع والشراء من محلات البيع والشراء كجبيت إن بيع مالت جبيتنا والشراء شياج إن جيجي مالتنا إيه بيع مالت جبيتنا شراء مالت دمو مجزات مالتنا مجزات مشتنا مجزات اشترى مالت من مالتنا كزار اشي كجبيت لنا كشي كجيجي بوتوج كله ايه عندنا نبوت هذا مو الشراء اني لون بيع بلو يفسرون بيع الناشران عند هذا ربو مالتنا اشي وهو السم ايه بجبيت بوتوج يالو بجبيع بشي من عم بوت يالو قفي اختلاط مقفافات كله مالتنا وهو خلاف الشرعي كشريعة ما تكارين شريعة هي نار اللي منه لبوا خلاف الشرع قل ما له من دلو فاتقوا الله ما استطعتم لا يكلف الله نفسا إلا وسعها أي الله سبحانه وتعالى يانا النجن يا كنال بتكت كل إن يا شريعة تكبرة من نار جب تاجر من نار جب بوتا من نار جب بتشبو توجلي هي من تكبرة ما درك واجبنا هي من بحال إيمات الله من ثيمين عمره وتشن عمره وتشن وزيره نسيه سطان وخلافه حديث السلف صلى الصالح دموم تقاراني بتقاراني من يالو يتقاراري نو كمن تقاراني حاجي السلف يسلفوج الصالح يقدمتوج مر تقدمتوجن تقاراني من يالو فلقد خرج النبي صلى الله عليه وسلم برغتم النبي صلى الله عليه وسلم عند كان وطو من المسجد كمسجد وطو وقد اختلط النساء مع الرجال وندوجنا سيتوج تقلاقلو اغنيواچو برغتم لك سيوطو ساچو وقال اختلط النساء سيتوش تقلقلو نكبر مع الرجال كوندو تشغا فقال النبي صلى الله عليه وسلم نبي من دياراتشو استأخرنا الواتشو استأخارا درقو مالت آخر مالا ودو هالا ودو هالا كرو الواتشو ودو هالا كرو فإنه ليس لكنا لأن أنت عيق قباتشو مالو عي هونم عيق قباتشو تقبي عيد اللي مالو أن تخدع እንደዛኑ ሐረከው ጓዝ ነው ፋድ ነው አይ መሆን የለበት ሐዲስ ላይ ማለት ነው እንትና ተጣራጥ እሺ እናያለን እሺ ባዲ ሁን ፋድ ማለት ነው እሺ ይሄ እናያለን ለማንኛውም አንተህ ና ነው የሚሆነው ለሆኑ ማለት ነው አንተህ ከድና ተህዳድና ማለት ቃሉ መሃል መሄድ ነው መሃል መሄድ ማለት ነው መሃል ማለት የመንገዱን መሃል ይዞ መሄድ ማለት ነው ግን በፋድ ይሁን لذي هلاكم ورقيتني يا رلهم والله أعلم كيف النار قال أن تحتضن الطريقة طريقون نزاتشو مهل التقوى يقباتشو مالو يمن قدو مهل التقوى يقباتشو مالو عليكن فن أنت لا يعلباتشو يازو عدراتشو مالهن عليكن يازو بمن بحافاتي الطريق بحافاتي الطريق يمن قدو نعيجنا أرض يازو يمن قدو نتأرض يازو مالو الذي محل مهارات يازو حفات الطريق حفات الطريق مالت يمنغدو ارزنو سلازي لو قدم يالكواچو محل لا يقدمو اندالكواچو با يهن صاد برغت ان يالن ان شاء الله تعالى اشي فكانت المرأة نبدرج سيتوچ مالتنو تلشق بالجداري يمتطابق مالتنو يمتلطف سيتوچ نبرو بالنبي صلى الله عليه وسلم زمن سيتوچ يلطفو نبره بالجداري ግርግዳ ላይ ለጠፉ ነበር ማለት ወንድ ሲመጣ ማለት ነው ቢል ጂዳሪ በግርግዳ ሁንም ለሚገርማቸው አንዳንድ ቦታዎች ላይ የዱሮ እናቶች ይሄ አደት አላቸው በተለይ እንደዚህ አማይ ማይለበሰ እንደዚህ ተወሰነ መሻይኽ የሚመስል ሸክሸት የሚመስል ነገር ከመጣ ምን ያረጋሉ መንገዱን ይዙና ጠርዝ ይዘው ፊታቸውን አዞረው ወደ ግርግዳ ይለጠፋሉ አላጋጠማችሁ ይሄ ነበር በቃ ሸሪዓው ይሄን እንደሚያስተምር መጀመሪያ ይታወቅ ነበር ወንዶች እና ሴቶች መንገድ ላይ እንኳን ሲገናኙ እንዳይነጥንቃቂ ያደርጉ ነበር ሴቶች አሁን ሌላ ነው አሁን ነገሩ ይሄ ጭራሽ ተረስቷል ማለት ስለዚህ እነዛ ሰዎች አደት እንዳይመስላችሁ ባህላችሁ ያንን የሚያዝ ሰዎች የሉም በባህል አይደለም እሱ ሐላ هو شرعنا شرعችን ነበር እሱ ልንደውል አሁን እነዛ የዱሮቹ ሴቶች ይሰሙትን ነው በቃ ወንዶች ሲመጡ ምን ያደርጉ ነበር ሴቶች የሰሃባ ሴቶች ይሄን ያደርጉ ነበር ወንድ ከመጣ ሴት ወንዶቹ ሲያልፉ ድረስ ሴታቸውን አዙረው ያሳልፏቸው ነበር በቃ ይሄ አብሐር ለቁሉብهن ለመጀመሪያ ለነሱ ቀልብ ንጽህናን መጠበቂያ ነው አይደል እንደገና ለኛም ቀልብ ለወንዶቹም ቀልብ ንጽህናን መጠበቂያ ነው አላህ Subhanahu Wa Ta'ala ጀዛቸውን ይክፈላቸው ደግሞ የሚያልፉም ሰው ዱዓ አድርጎ ነው የሚሄደው ብዙ ጊዜ ያዩት አከባቢ ማለት ነው ዱዓ አድርገውላችሁ ይሄዳሉ አይደል አይታችኋል እናንተ ልክ ነው እሺ አግዛችሁኛል ሳቀሳቀብላችሁ እሺ ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይሄንን አልዋቸው ማለት ነው መንገዱን ዳር ዳሩን ያዙ ለእናንተ አይገባችሁም ፈካነት ልመርአቱ ተልሰቁ ቢልጂዳሪ hatta እንደዋሉ ኢነ ثوبها ثوبها ማለት ልብሷ ليعلق يتياز ነበር ቢሂ ልብሷ hatta ይያዝ ነበር ማለት ይነካካ ነበር ከግርግዳው ጋር ልብሷን ከግርግዳው ጋር እስክታነካካ ድረስ ማለት ነው يعلق بالجدار ከግርግዳው ጋር ልብሷ እስኪገናኝ ድረስ ማለት ነው ምንም አይታይም ማለት ነው አይደል ከዚህ ለዚህ ምንም የምታየው ነገር የለም እሷ ሙሉ በሙሉ ከግርግዳው ጋር ተነካክታ ስለላለች ማለት ነው ወለቀን حذر النبي صلى الله عليه وسلم من الاختلاط النساء በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ሴቶችን መቀላቀል ከወንዶች hatta fi amakin al-ibadati hatta indo fi amakin al-ibada በኢባዳ ቦታዎች እንኳን ከልክለዋል فقال رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ خير صفوف النساء ለሴቶች በላጩ ሶፉ ማለት አሉ اخرها የሶፉ የመጨረሻው ነው አሉ የሴቶች አሁን ሴቶቻችን እዚህ ካሉ ሶፋቸው አሉ በተለይ ይሄ የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ልብ በሉ መጋረጃ በሌለበት ሰዓት ነው ወይም ደግሞ መጋረጃ በማይኖርበት ሰዓት ማለት ነው መጋረጃ እንኳን ቢኖር ሴቶች የመጨረሻው ሶፍ ለነሱ በላጭ ነው ለምን ከወንዶች በራቁ ቁጥር ፊትናን እየራቁ ነው ምክንያቱም ከወንዶች ጋር መጠጋጋታቸው መነካካታቸው መገፋፋታቸው የሚያስገኘው ነገር አለ የለም ኢላ ፊትና ለዛ ነው ይሄ እዚህ hatta amakin al-ibada ላይ ኢባዳ ወታ ላይ እንኳን ረሱል ሰለላሁ ዐለይሂ ወሰለም ይሄን ከልክሏል ማለት ነው እሺ ምንድነው ኸይሩ ወሸሩሃ አወሉሃ ደሞ መጥፎዋ ደሞ ለሴቶች የመጀመሪያው ሶፍ ነው ለወንዶች ደሞ በተቃራኒ ነው የመጀመሪያው ሶፍ ለወንዶች በላጭ ነው የመጨረሻው መጨረሻ ነው ኢነማ ካን አኺሩ ሱፉፊሂነ ኸይራን እነሱ የመጨረሻ ሶፋቸው በላጭ የሆነበት አንደኛና ዋነኛ ምክንያት ምንድነው لبعده عن الرجال نو اياچو لمراقو نو مكنياتو هي نو كوندوش سلاراقه نو ومخالطتهم الناسون كمقلاقل سلاراقه نو ورؤيتهم الناسون كمايت بالناسو بوندوش وندوشين كمايت سلاراقه نو لهن معنات وندوش الناسون كمايت معنات ورؤيتهم لهن وندوش الناسون كمايت معنات رؤيتهم اي هم يتبالو وندوشين نو لهن لسيتوچ ወንዶች ሴቶችን አለማየታቸው ወንዶች ሴቶችን ማየትና ሴቶች ወንዶችን ማየት አንድ አይደለም እንትኑ ደረጃው ለብሉ ወንዶች ሴቶችን ማየትና ሁለቱም ከልክላቸው ደረጃቸው ግን የወንዶቹ ይበልጣል ወንዶች ሴቶችን ማየታቸው የከፋ ነው ወንጀል ደረጃ ሴቶች ወንዶችን ከማየታቸው ባበለጠ ማለት ነው ለምክንያቱም ይሄንን ምናልባት የተወሰነ ይሄንን የሚያግራራው የሆነው አንዳንድ ሐዲስ ስላለ ነው ለሞች ይሄን ፍቅሁን የኪታቦቻቸው ላይ ይጠቅሳሉ እሱ መሐላችን አይደለም ለማንኛውም ግን እዚህ ቦታ ላይ አሁን የተፈለገው ወንዶች ሴቶችን እንዳያያቸው ነው ወርቁየቲም لهن لسيتوچن ሴቶችን ማየት ማለት وفي هذا بذي تادا اوضح دليل قلت هنا مرجعه له قلت በጣም ግልጽ መረጃ አለ على محبه الشرع شريعتችን እንደሚወድ شريعتችን እንደሚወድ ማለት ነው من لبعد المرأة سيت لج مراقوان እንደሚወድ للرجال ከወንዶች ራቅ ማለቷን እንደሚወድ ማለት ነው። واختلاطها بهم كسوام كنسوم غا مكلاكلن مراقن اندميود ማለት ነው። واختلاطها بهم الناسوم كنسو كسوا غا مكلاكلاچون اندميت اند ايهنن الله سو ايهنن ماراق ايهنن مراقن شرعاتين اندميود ማለት ነው። ወጥቷቸዋል محبه الشرع لوعد المراه عن الرجالنا واختلاطها بهم ወጥቷቸዋል አሁን ነጥብ አርጉና ቀጥሉ እንደገና ሐሳቡ وان الخير መልካሙ ነገር ማለት ነው ሲዳሊካ በዚህ ላይ ነው ያለው ማለት ነው። አንል ኸይራ ሲዳሊካ ይሄ በዚህ ላይ ነው ያለው በሙሉ ሴቶ ራቅ በማለት ላይ ነው ያለው። አሁንም ለጥብ ብታረጉበት ቆም ማለት ይቻላል ሐሳቡ ሌላ ስለሆነ ማለት ነው። ስለዚህ አሉ ፈጀዲሩን ቢኒሳኢና አሉ ፈጀዲሩን ማለት አህራ ተገቢ ነው ማለት ነው። ተገቢ ነው በጣም ተገቢ ነው ኒሳኡና ለሴቶቻችን ተገቢ ነው ተገቢያችሁ ነው ሴቶች ያዙ يلزمنا بيوتهن بيتاچون اطبقوا ليزو معناتنا بيتاچون ايهنن يفيتنا برن ليزغو معناتها تبرجو الصفورو اختلاطو قدام يالنو مغفافاتو قدام يالنو ايه متشاشتو منامن كله يميدنوبت عند مفتيه سلاللهن ايهنن مقرشا لا اسكمت ميغرمو كن زاري دعاتنن بلو دعاء انا درغالن بلو سوج تمرت بيت يمساسلوت بوتاوج لاي አልቻልንም ተባለ አልቻልንም በቃ ካጥመጭን ውጪ ስለሆነ ወንዶችም ሴቶችም አንድ ላይ አንድ አዳራሽ ላይ ተቀምጦ ይማሩ የኛ ስላልሆነ የሌሎች ሰዎች ስለሆነ ምኑ ባለቤትነቱ ባለስልጣንነቱ ከዛ አልፎ ግን በራሳቸው ፍቃድ ግን ዛሬ ሙስሊሞችን እንዳ አለማድረግ ወንድም ሴትም ቀላቅለው ሌክቸር የሚሰጡ ሰዎች ወልተዋል ማለት የሚያሰለጥኑ የሚያስተምሩ ማለት ነው። ፕሮግራም የሚያዘጋጁ ማለት ነው። ፊልም የሚመርቁ ማለት ነው። በዛው ማለት ነው። ፊልም የሚመርቁ ወንድና ሴት ቀላቅለው። ስለዚህ ይሄ مخالፈት للشرع ነው። ለሸሪዓችን مخالፋ ነው። ሸሪዓችን የሚወደውን መጥላት ነው። ሸሪዓችን የሚወደውን መጥላት ነው። ሸሪዓችን ያራቀውን ምን ማድረግ ነው? ማቀራረብ ነው ማለት ነው ለሰዎች። ስለዚህ ይሄ ለሴቶች ልጅ ለኛ ሴቶች አለላቸው ይገባቸዋል። አንየልዘምነ ሚን ቢዩቲሂነ አንየልዘምነ ቢዩተሁነ ቤታቸውን አጥብቀው ሊይዙ ቤታችሁ ውበታችሁ ቤታችሁ ትልቅ ቦታችሁ እንደሆነ ልታቁ ማለት ነው። كما قال الله تعالى الله سبحانه وتعالى እንዳለው ማለት ነው። وقرن في بيوتكن ተረጋጉ በቤታችሁ እንዳላችሁ ማለት ነው። وأن لا يخرجن እንዳይወጡ الى الاسواق ወደ سوقዎች ወደ ገበያ ቦታዎች ማለት ነው። እሺ